ሸ መጥቻለሁኝ። ጠፍቼ ነበር። አላህ ካለ እንግዲህ ከእንግዲህ ላለመጥፋት እሞክራለሁኝ በተቻለ መጠን። አዑዙ ቢላሂ ሚነ ሸይጣን ረጂም ብስሚ ላህ ረሕማን ረሒም ወልዓስር ኢነ ልኢንሳነ ለፊ ኹስር ኢላ ለዚነ አመኑ ወዓሚሉ ሷሊሓት ወተዋሰው ብልሐቅ ወተዋሰው ብሶብር። ብስሚ ላህ ረሕማን ረሒም ወይሉ ሊኩል ሁመዘት ሉመዛ አለዚ ጀመዐ ማለን ወዐደደህ የሕሰቡ አነ ማለሁ አኽለደህ ከላ ለዩንበዘነ ፊል ሑጠመህ ወማ አድራከ መል ሑጠመህ ናሩ ላሂ ልሙቀደህ አለቲ ጠሊዑ ዐለል አፍኢደህ ኢነሃ ዐለይህም ሙእሰደህ ፊ ዐመድን ሙመደደህ። ሰደቀ አላሁ ልዐዚም። ማይክ ፍሪ። ባረከ አላሁ ፊክ ብን ጀማል። ጠፋህብን ሐቂቀተን። እንዲያውም ክፍል ምርመራ እናስገባህ ነበር ያሰብነው። አፉ ብለናል እንጂ ክፍል ምርመራ አስገብተን ለምን ጠፋህ? የት ነበርክ? ሁለተኛ ገባህ ወይ? ሁለተኛ ሚስት ማግባት ጥሩ አይደለም። ያኒ ካሰብከው ከጭንቅላትህ ቀርፈህ ጣለው ልንልህ ነበር። ሌላ ምክንያት ከሆነ ደግሞ እስቲ ምን እንደሆነ ያጠፋህ ምን እንደሆነ ኢንሻአላህ። አላ ኩል ሓል ዋናው ቁም ነገሩ ብቅ ብለህ ሩማችን ብርሃን ስለሰጠኸው ክፍል ምርመራ ማስገባቱ ቀርተዋል። ኢንሻአላህ ወንድሞች እና እህቶች እንግዲህ ጁዝ ዓማ አሁን ሱራዎቹ እያጠሩ እየሄዱ ናቸው እና በየቀኑ ሁለት ሱራ መውሰዳችን አይቀርም ማለት ነው። እንደገና መጨረሻ ስንደርስማ በቃ ቁል አላህ ቁል አዑዙ ኢዛ ጃአ ስንደርስ በጣም አጫጭር ናቸው። እንግዲህ እስቲ በነገራችን አቡ አኒስ አለ ዛሬ አላየሁትም። እንትኑ አቡ አኒስ አለ አይደለም? ኧረ ብቅ በል። የለም አይደለም እንዴ? እሺ እንግዲህ እስቲ ወልዓስር ብለን እንጀምር። የቁል ስብሓነ ወተዓላ ወልዓስር ኢነ ልኢንሳነ ለፊ ኹስር። መጀመሪያ ሀዚህ ሱራ መክያ። ታውቃላችሁ መክያ? መክያ ያኒ ነቢያችን ስ ሰለም ወደ ሂጅራ ከመሄዳቸው በፊት የወረደ ነው መክያ። والجمهور وقيل هي مدنية وهي ثلاث آيات وأربعة عشر كلمة أسرارات على ثلاث وثمانية وستون حرفا. قدي سمنا سلسة سمنت في ثلاث آلات أسرارات على ثلاث سوست آية يا زيت سورة نشيج سورة. يقول الإمام الشافعي سنة زي سورة يتوقع أنتنو يقول عالم يمياوك الشافعي النقاقر من إلال لو لم ينزل الله من القرآن إلا هذه السورة لكفت. الله سبحانه وتعالى ثلاثة جزء قرآن بايورد نورو يهجن سورة بيتشابت ورد لأمة محمد بك إنبرج. ያኒ ቁርአኑን ሁሉ ያጠቃለለች ሱራ ነች። እሷ ብቻ ብትወርድ ያኒ ለኡመት መሐመድ ትበቃ ነበር ይላል። ያኒ ትልቅ ሱራ ነች፣ አሳጥራ የምትናገረው ሱራ ነች ይላል ኢማም ሻፊ። وكان الصحابة إذا التقوا وتفرقوا ለምሳሌ ሁለት ሰዎች ከተገናኙ ሰላም አለይኩም ሰላም አለይኩም ብለው አውርተው ተጫውተው ከመለያየታቸው በፊት ላ ቡድ ሱረት አልዓስር ይቀራሉ። ላ يتفرقون الا ان يقرؤوا هذه السوره يعني دعاك እንደሚያርጉ አንዳንዶቹ والعصر ان الانسان لفي خسر ብለው ቀርተው ይለያዩ ነበር። طيب والعصر استنهيد ان نجمر والعصر الى العصر زمن مالتنا زمن لمن دنو الله سبحانه وتعالى بزمن يميلو من له زمن يقول اقسم الله بالعصر وهو الدهر زمن مالتنا الدهر كله الدنيا كتفطرت جمرو اسك يوم القيامه يالو يا الدنيا زمن ብዙ ተአምር ስፍር ቁጥር የሌለው ተአምር የተሸከመው ዘመን በሱ ይመላል አላህ Subhanahu Wa Ta'ala والدهر يعني الزمن كله مليء باشياء واحداث يعني سنت نغرات يازنو مثلا انتصار وهزيمه دروك ادم جمروس كهون درس سنت سو تشنفه سنت سو اشنفه ስንት ጦርነት ያኒ ስንት አገሮች ጦርነት ከሰሩ ስንት አገሮች ደሞ በጦርነት ድል ተጎናጸፉ። الدنيا ضحك وبكاء ስንት ሰው ያለቅሳል ስንት ሰው ደሞ ይስቃል። ሳቅና እልቅሶ የሞላች ነሽ الدنيا حروب وزواجات ያኒ ስንት ጦርነትና ስንት ጋብቻ ስንት ሰርግ የሞላች ነሽ። يولد فيه احد ويموت اخر عند سيولد ليلى يموتال عنده سبحان الله الدنيا بزو نجر نو يمرلاچو چلما يقيال اندغنا برهان يهونال بتام برد ينورال اندغنا بتام قاطلو يهونال حزب سيدسته تياله ليلى حزب دمو سيازمو تياله تمام ليلا عند عند حزب ود لا يكفي ادرغواچ ولا الله سبحانه وتعالى ليلوچ دومو بتام زق يله يودقالو يهنو الدنيا والعصر سل يعني زمن زمانات كادم جمرو اسكون درس كيوم القيامه له زمن سنت تامر سنت شجر سنت طرو نجر سنت مطفو نجر يازله زمن نو الله سبحانه وتعالى بسو يماله نو والعصر واو يسموها واو القسم واو يما لا انتنج مساريا نشيچو وا لمثالي انت اسكي بتمل بله استي مال بله مندنو متلو الله بلا هي مالم والله نمبالو. طيب رب الكعبه بيل اندسو ملوال لوالن لا بس رب الكعبه نالو واو كاسك باغن ورب الكعبه الى سلازي واو اسوا يمامال يمالا مكفتشا نش مالتنا. طيب اذا الله سبحانه وتعالى بزمن ملوال لمن لمن يملال ملو اندغنا ليلى دومو مرغاغچا قال دومو اسقمت ان الانسان لفي خسر ايه لا مالتنا يفلقوا الله سبحانه وتعالى بزمانات كله مالنا عندنا ان حرف التاكيد يلوات حرف التوكيد يلوتال يسو لجكو كله غزي خساره نو يالو كله غزي يكسر نو يسو لج والانسان هنا كل انسان والكل في خسران كله يا ادم لج يتبالو 24 ساعه بخساره نو يالو وقال لفي خسر يعني ان الانسان لفي خسر ولم يقل انه خاسر ان الانسان لخاسر الا لم كناتم يسولي كسروا البل عند غزي كسروا خلاص تغلغله لكن لفي خسر قال جن كونتينولي كل غزي يسولج بقطايو يكسره له لان الخاسر يكون خاسر في شيء معين اما في خسر قال جن ሁል ጊዜ በክሳራ በክሳራ ያለ ሰው ነው ይላል። ወስተትና ሚን ሀኡላ ጠቅላላ ከአደም ጀምሮ እስከ የውም አልቅያማ ያለው ሰው ሁሉ በከሳራ ነው ያለው? አዎ። ላኪን ከነዚህ ሰዎች አወጣ አላህ ስብሃነ ተዓላ። እነዚህ ሰዎች አራት ባህሪያት ያላቸው ናቸው ከዚህ ክሳራ የወጡ። اللهم اجعلنا منهم اللهم اجعلنا منهم على بلزيا تقلال لا يسو لج كتوات جمروس كي نغتوات يكسرنو لكنو يكسرنو اهون عند فرنجي يعني كافر هاي عرس اتي يكسرنو سيتنيا هو كافر سنسا هو كافر يعني سيتشاوات سيبلا سيتوا هو كافر سلزي 24 hours عندي دقيقة يا الله رحمة وردوبة هاك يا الله رحمة ودسوا ورد يما يسجد سو هاي أراس ساعات يا الله قطع يوردبتنو إذن هلو قزي بكسارانو إنا كنزيه سووش يعني تقلال لا الله فتراتشو سووش عندان دي سووش اللو أرات بحرياتي اللاتشو النسو ከከሳራ ነጻናቸው በል الله ይወዳቸው ሰውት ናቸው يقول الا الذين امنوا and وعملوا الصالحات هلت وتواصوا بالحق سوس وتواصوا بالصبر اذا مجمريا بايمان كلل يغبو انزيه ما شاء الله ما شاء الله كذا كساره وطو شي بإيمان إيمان بإيمان من كل اللي يقبو نديتني بإيمان كل اللي يقبو يعني خلاص بالله النا بنبيه بقرآن بأخيرا يأمن سو قناه هون ودسرا المتانم بيتشا إيمان كان لو لا إله إلا الله محمد رسول الله كالي إزا سلتشا وستقبتوال يعني إزا كل اللي قبتوال بإيمان إلا الذين آمنوا. طيب انديت ما من اللبت يعني اندمنا تؤمن بالله وملائكته وكتبه ورسوله واليوم الآخر والقدر خيره وشره وتؤمن بكل ما جاء في القرآن بكل ما جاء به النبي صلى الله عليه وسلم تؤمن يه عند بحرياتنا. والناس في الإيمان على أربع أقسام دمو بإيمان يسولج أرات سوشناتشو أرات أينتناتشو مؤمن محض ترت يالي مؤمن ويم كافر محد طرت عليه كافر ويم منافق لبو شلما تكباراته يسلام تكبار يميارد ويم متردد أو شاك النزينة شو أراتو بإيمان ويم مؤمن ترو مؤمن شك يلللو ترتاري يلللو. نسأل الله سبحانه وتعالى أن يجعلنا منهم مؤمن خالص ويم كافر خالص كافر محض مالت من منقر سل إيمان بلبو يليل نزيهولت أنصار ناتشو بمهاكلاتشو يالي ككافر يباسي يقماسو منافق يبالال. أرادتن يادمو متردد أو شاك الشك مع الكفر متراتر مالت لك بكفر انتنو من ناس قباو سلزيه النزي أراتنا تشوب إيمان من تنيا له. وأما قوله تعالى وعملوا الصالحات ترو سرى يسروا معلوم يعني الله مودوا سرى يسروا دمو ولتنيا بحرياتني هنا قر لكن عمل صالح يمن نبالو هلت مسوسوية اللونو بهلت مسوسوية تكأمت أنو عمل صالح عنده الإخلاص لله يمت سرى وسرى بمولو لالله بتشا بالله يمتسراو يه عند مسسونو ولتنياو مسسو اتباع النبي صلى الله عليه وسلم. يا جماعة النزي هلت لك بدما تشوسر اللي قابو ياسفل اللي قال عند سو مؤمن مؤمن يوت قلت مؤمنو منم اينت بإيمان ان كان يلو قن بزو يمسراو سرا يه بدعا نبياتشن يالالوت نبياتشن يالدنقاقوت نبياتشن يالاسبوت نقر كاكيسو ياوتا ترو سرانو يمي سرانو كترونو ላኪን በዲን የሌለ ነቢያችን የማያውቁት ስራ ከሰራ ፈረሰ ማለት ነው። ኢማን ቢኖረው ወይም አንጻሩ ኢማኑ ያኒ እንትኑ የሚሰራው ስራ ቀጥታ የነቢያችን ሱና ነው የሚከተለው፣ ላኪን በልቡ ጥርጣሬ አለው፣ ሽርክ አለው፣ ምን አለው። ስለዚህ ከሁለቱም አንድ ከጎደለ ሰውየው ጠፋ ማለት ነው። ኢዘን ወዓሚሉ ሳሊሓት ዓመል ሳሊሕ ለመሆን ምን ያስፈልጋል? መጀመሪያ የምትሰራው ለአላህ በእኽላስ፣ ሁለተኛ ደግሞ ነቢያችንን ተከትለህ ነው እንጂ የሱፊያ የቢድዓ የራስህ የኪስህ አውጥተህ ማረግ የለብህም። እሺ፣ ኢዘን ሁለት ናቸው፣ አመኑ ወዓሚሉ ሳሊሓት። ሶስተኛ ወተዋሰው ቢልሐቅ ያኒ ዩሲ ባዕድሁም ሊባዕድን ላ የስኩቱን ኢዛ ረአው في أخيهم خطأ أو إذا رأوا خير. تواسوا بالحق مالت وندموش ودنياه وندمه مسلم تروس راسي سرا تروس راس ارتهال بله مقفافاتنا مدقف انا مورالو كف مارق يه تواصي بالحق بالال مدفوس راسي سرا دمو ممكرو ترو عدلم يتساسات كنا وندمي እኔ እወድሃለሁ የማልወድህ በሆን ኖሮ ጥሩ አለህ ጥሩ አለህ ጥሩ ነህ እልህ ነበር። ስለምወድህ ግን ላ ሐቅ የለህም ጥሩ የለህም እልሃለሁ። ይህ ነው ተዋሲ። ይህ ከሌለ በእስላም ወንድሞች ወላሂ ተያይዘን ነው የምንጠፋው። አንድ ሰው የተሳሳተ እንዳይቆጣ እንዳይሉኝ ምናምን ምናምን ብለህ ወይም ደግሞ ኢንሻአላህ ገደል ይግባ ብለህ ዝም ካልክ መጥፎ ስራ እየሰራ አንተ ለም ተተዋሰ ቢልሐቅ በዚህ ሱራ አልገባህም። ወይም ደግሞ ጥሩ እየሰራ በሕስድና ይሁን ወይም በግድ የለሽነት ይሁን ያኒ ዝም ብለህ በማዶ ያገላመጥክ ካየኸው ደግሞ ይህም በጣም ወተዋሰው ቢልሐቅ አልገባህም በዚህ ላይ። ምክንያቱም ጥሩ ስራ ሲሰራ በቃ አበረታታ ውስቲ እንዲቀጥል፣ በዚህ ጥሩ ስራ እንዲቀጥል ያኒ ደግፈው። መጥፎ ስራ ሲሰራ ደግሞ በእጁና በልብሱ ይዘህ ጉተተው፣ ወደዚህ መጥፎ ስራ አትሂድ በለው። هذا معنى التواصل بالحق خلاص جن لذي لإيمان هون يلنو الذين آمنوا وعملوا الصالحات لا تروا سرا وتواصوا بالحق لذي توا تنو تواصوا بالحق يعني لسوستم تلقوا الدينام هونو تلقوا مطر هونو ميانك ساكساتشو نزي سوست وتواصوا بالصبر. صبر صبر صبر يا جماعة، جنة على صبر للتاقنية تتشلم يا جنة قلف حقيقة صبر نو مكنياتهم يعني وندمه سيساد به صبر دعوة رقه ألام نمسي له صبر مستس استشقره صبر باليش سياسقره صبر صبر عندهم الله سبحانه وتعالى بالقرآن سيتكس የሰላት አጅር የታወቀ ነው። የዘካት አጅር የታወቀ ነው፣ የተወሰነ ነው። የሁሉ ዒባዳት የተወሰነ ነው። ኢላ ሰብር ኢነማ ይወፈ ሳቢሩነ ኡጁረሁም ቢገይር ሒሳብ። ሂድና አጅር ውሰድ ብቻ ነው የሚባለው። አፍሶ አፍሶ አፍሶ እንሻ አላህ ያኒ ከዚህ እስከ ሰማይ ድርብርብ አድርጎ ያኒ አጅር ቢወስድ አላህ ፈቅዶለታል። የሳቢሪን አጅር حقيقة قطر صفر يلوم قدب يلوم مالتنا. والصبر كما قلنا سوست أينتنا تشو صبر، الصبر على طاعة الله، والصبر على معصية الله، والصبر على أقدار الله. النزينا تشو صبر يمي بالو لمثال طاعات بمولو كإيمان جمره وده صلاة هيد وده زكاة هيد وده صيام وده حاج وده بر الوالدين وده وده وده هلو الله عززو ترو ترو سرا نقر إيه صبر يسفل لقوال. نعم والله ترو سرا ما يسروكو صبر سلي الله تشونو. فجر تنيتو يمي أسالفو صبر يلو يلوم صبر انديت برد لبس سوست برد لبس تدبدبو ببرد جيزي لم يالي الكلف وسدو الله أكبر يا لي فجر صبر يا لوم لزي لما لما لما نسات يعني سونتون قفترو كزيه موتان كبرد لبس وقت قفتو وضوء أرجو وده مسجد مهد هي والله صبر سلزي طاعات طاعات لمثالي عندي سيت من تلالج ويم عند وند ويم عند سيت ورق قالو ويم جنزب قالو ولت ما توشي ببنك قالو زندرو زكاة وتقبل ولت ما توشي الله سبحانه وتعالى حفظ زلتنا عندنا هلت هلتني يوم أمد دمو هلت ما توشي القدلم عندنا زكاة وتقبل عليه سوستني يوم أمد جنزبو القدلم عندنا زكاة وتقبل عليه كذا وهلا صبر أطا عندي تني بيا أموتو يا وتقه كوي قد لا لا أصبر الله بشرنته بقدرته بفلاقوته ولت سوست أمد أبوكو يسكمت الله جنزب لمن طيب إيه قد لا كونه ما نومي قد له يا أخي إيه قد لا يملو منج سونه القد لم أنت وده آخره يسلف كونه يهاد لم دحقه وندمش بيا أمته زكاة تاوت الله تاوت الله تاوت الله إن شاء الله زيرو يقبع أنت ودا أخيرا إياسالف كونه نومن له سلزي طاعات صبر يسفل لقوال معصية صبر يسفل لقوال عندهم يقول الشيخ محمد صالح بن عثيمين يقول الصبر على الطاعات أشد على الصبر على المعصية ماشي لمثالي صلاتنا خم متت متتات هلتم نامته صلاة لمسجد بزو صبر ياسفل لقال وضوء مارا قالها المتات ببرد قزي من كساكس اندقنا انك الفوستو يعني انك الفوستو تنس اذان بلوا تنس سجد يلوهال اندقنا يعني بسرا تكتك يعني سرا ياله لا وقت در سوال سجد يلهال تأموه أموه بقلفد انك أموه هل انت عدلم بعل قالا يهونه يعني سونته كبدو هل بك ألمه النسات بتقام تشقر عليه لا تنس قليلا نا إيه طعا بتقام بزو صبري أسفل القوال طيب خمر ما تتعت حرام نو صبري أسفل القوال ما تو بتشانو تو خلاص خمرو بقى تو كتو كو كمعصية ومعصية صبر أدرقها للمعلم سلزي كبادو صبر يمي أسفل القو بطاعتنا ونجيب معصية بالنم إذن الصبر على طاعة الله والصبر على معصية الله والصبر على أقدار الله أقدار الله مالت الله بالي على أنت فلاقوت أنت لتتمم أتفلقم قم سوي التمم لجه لموت أتفلقم لجه قني موتال إناته نباته لموت أتفلقم موتوال ويم أنت يمكن أدرج أن يدرس بها أتفلقم يمكن أدرج درسه أن أقدار الله مالت الله سبحانه وتعالى لباريا وشو اندفل لقي ترم مدفون يميا وردو السونة أنت إجل لهم بصلاة صلاة متونا مسجد أجل لها أنت فلك تسجد لك هل فلك تسجدم بمعصية خمر متتات كفلك تتال له كفلك تتوال له زي لاي بهولتهم بطاعة الله هنا بمعصية الله ينتف الله قوتنا ينتو السانينو لكن أقدار الله أنا أنت من أنتني أنت سو يهدى يهدى يلب بشتان برنا شك هذا رجونا موته أهون السلام موت يفلق قال أي موت أي فلق لكن موته يهدى كسماء برك مت أنا قاع رجوبك قدلو خلاص يا الله قدرنا سلزي يا الله بلاء يا الله قدر صبر ياس فلقوال دمو أجر يمتاغنيو بزيهنو بسوستنيو أقدار الله بزو أجر تاغنيو له بالنزاقن طعا كاد الرك يطعاو أجر له معصيا كاسقوم كدمو أجر له لكن أقدار الله الله يوردو بلا الحمد لله بله يعني صبر كاد الرك بزو أجر له انقدي صبروا بسوست انتنو ميقنيو في طاعة الله ومعصية الله وأقدار الله نعم إذن هذه سورة العصر باجر والعصر الله بزمن ملوال لمن دنو يعملو يمالو إن الإنسان لفي خسر يسون جهول قزي 24 hours without and second مكوان سيسرف هلو قزي President Obama لمسالي ወይም ደግሞ የብሪጣንያ ፕሬዚደንት ወይ የፈለገውን ፕሬዚደንት እና ከፍተኛ ቦታ ቢኖረውም ማዕረግ ቢኖረውም ገንዘብ ቢኖረውም ሮኪፈለር ቢሆንም ቢልገት ቢሆነው ገንዘብ ቢኖረው 24 ሰዓት በከሳራ ነው። ደግሞ ወንድሞች አንድ ነገር ልንገራችሁ፣ አንድ ሰው 24 ሰዓት በከሳራ ያለው ያስቀናሃል? ያኔ ለምሳሌ ቢልገት the richest man in the world ይሉታል። እሺ ሮኪፈለር የዓለምን ድሮ ማለት የዓለም ሀብታም ይባላል። ላኪን ትቀናለህ? አልቀናም እኔ። እንዲያውም አዝንለታለህ እንጂ ገንዘቡ ጨምሮ ጨምሮ 24 ሰዓት በከሳራ ነው ያለው። አሁን ምሳሌ ስጡ ብላችሁ ብዙስ ምሳሌ ልትሰጡት ትችላላችሁ። አሁን አንድ ትልቁ ቄስ በቤተ ክርስቲያን ሆኖ የሚቀድስና በዚና ማይሄድም ኸምርም አይጠጣም ውሸትም አይናገርም ጥሩ ስራ ነው የሚሰራው ሰው አይበድልም የታወቀ ነው። ያኔ ቄሳውስ ለምሳሌ በጣም ጸሎት ሲያደርጉ ነው የሚውሉ፣ ወደ ቆሻሻ ነገር አይሄዱም፣ ምንም ነገር ሰውን አይበድሉም። ላኪን 24 ሰዓት በመጥፎና በከሳራ ነው ያለው፣ በጥፋትና በከሳራ ነው ያቸው ያለው። ገባችሁ ወንድሞች? ማንኛውም ሙእሚን ያልሆነ ሰው ካየህ እዘንለት። የፈለገውን ማልቲ ሚሊዮነር ቢሆን እዘንለት። ጎረቤትህ ወይም ዘመድህ ቢሆንም ጓደኛህ ቢሆንም አይ ብለህ እዘንለት። አታስታውስም እንደ የሰይድና ዑመር እንትን ስንፈስር هل اتاك حديث الغاشيه وجوه يومئذ عاملة ناصبة تصلى نارا حامية تسقى من عين آنية. تساوسالاتش وندموش سيدنا عمر ودى سوريا سيد بمنجد عند تلك انتنو بهتاويان بوتا اغنينا عند شما قليت ايموز زيه لبو درتون ميدرسو بتريزو كأننا لليت لسلسة امت الزا የጸለየና የቀደሰ ነው ሰውየው። ምንም አይነት ነገር በበሽት እንትኑ በመጥፎ ነገር አይሄድም። ትልቅ የገደማ እንትን ነው፣ ትልቅ የመነኮሴ ነገር ነው። እና ሲያየው ትህትናው፣ ሽምግልናው፣ መልኩ ምናምን ሲያየው ሰይድና ዑመር ልክ እንደ ህፃን አለቀሰ። ሰይድና ዑመር ምን ነው የአሚር አልሙእሚኒን ታለቅሳለ ሲሉት ተዘከርቱ ቀውለሁ ተዓላ هل أتاك حديث الغاشية وجوه يومئذ عاملة ناصبة تصلى نارا حامية. اندزي أنا تكيسنو عليه يسو يو يسرانو لليتونك أنو ببتكسيان هو بتكسيان هونو يسأل لي سوني يمكري يسأمي سوا يبدلم حرام يبلام زنا يدرقم يهلو يالي يهلو يمي سراو لكا نقاك الله زندسي هدك سارانو وجوه يومئذ عاملة يسرانو يسرانو طرو طرو سواء يسران ناصبة بتعم تقل يتقلنو. لكن يوم القيامة من هنا وجوه يومئذ عاملة ناصبة تصلى نارا حامية. يه يكيسو فيتنا جسد بمولو اسات وستغبتو لكن ده سقايك اكالا لنا اساس زنمون دموش. والله والله يا بأوروبا ألاتشو بأمريكا ألاتشو يفلقو النج بملكو جارك أبي مسل بهابتو مليونير بيهون بوانبرو يعني جنرال انتن أقرقجي بيهون يفلقون يألم تسأقا بيسات. والله سبحانه وتعالى هو إيش لفي خسر بخسارة نويلو هارات سأ الله كنت أو ياسور ياور دبتنو سيموت ቁጣው እየወረደበት ነው የሚሞተው። ቀብር ሲገባ በሙሉ በቀብር እስካለ ድረስ ቁጣው እየወረደበት ነው። ان الانسان لفي خسر حقيقه لفي خسر والله سيدنا علي مندنو يالو الناس نياما كل صوتنيتو ነው ያለው በከሰራ ነው ያለው فاذا ماتوا انتبهوا يعني سيموت عند سو سيموت بزي عالم بزو مطفو سراس قويتو سيموت ينقال بر يلال منو يلال منو سكرات الموت سيمطا ملك الموت سمتا قبر وسط جبته النزاع صوت تياك ام تيكو من ربك ها ها ها إلال ما من نبيك ها ها ها إلال وما دين الإسلام ما دينك سلو علاكم والله ها ها إلال نزاه لت ملائكة وش أي ألم حزب بالسب السب ليانا صوت يم ما يشلو برت نزاه لت ملائكة وش عن صوت بس كما تتبوها لا بس باتنيا وأرض نومي جباو شي لا في خسر بالدنيا خسارة بالقبر خسارة بالآخرة خسارة بتشرش على مو بتلقوا كسارة جهنم وستي جبال إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالصبر وتواصوا بالحق وتواصوا بالصبر يه سورة العصر إبلال شيء أهون وسورة الهمزة انهدالن يقول سبحانه وتعالى وي سبحان الله ويل بلو جمرو ويل هلت ترجمان لو وندموش عندو كالله ارجمان نو ويم دمو تلك مسفراريا نمس تنكك يعني ويلت مالتو بجو فمارنيا ويلت اوكي هلتن يا ترجمو دمو ويل عند شلك انوالو بجهنب يا جهنب سوش بإسات سكك ألو كسونتها تشو يوتا يسب نامنامن فساش يعني سقات شو سكك يمي فاس نقرا لا دلم كنزا زنا ميادر قسيتوش ناواندوش دمو كبلتا شو يميوت أو قشاشا إزا كسوت شو يميوت أو لاب قشاشا دم منامن هلو تسبسبو بزيه شلقو يقورفال شتاو راسي فنكتال تأمو الريت النا الريت الريت نو مقاتو يجهنم مقات يالو ويلون يهنو ويل مالت سلازي ويلون مالت يهنو ويم دمو ويلت ويلت النا يتأبك يا الله ان عذاب تقربو بهالمات نو ما نو يه ويلون يالو الله لكل همزة لمزة ايش يعني همزة لمزة قال الهمزة ولم يقول يحمزوا لا همزة عليه لأن كلمة همزة تعني أنه كثير الهمز بزو بسو يميك ألدنا ميعشوف همزة يحنو ومعنى الهمزة واللمزة قال بعض العلماء هو بمعنى واحد يعني بسو مكألد مالتنو بأفههن بأينههن بأكشنههن نا سو ما سنس لسو لج بزي بقى بما قلامت ما يتنا من ناقر مارتنو طيب نا هلتم عندنا تشو هما زنا لمزا عندنا تشوالو ولكن الصحيح تككلو قن أن الهمزة بالفعل همزة سل بتقبار يمتارقو مطفون اقر بسو لج بطفون اقر يمتارقو همزانو واللمز باللسان لمزة دمو بأفنو بملاسنو والغمز بالعين سوستنا تشو همزة بتكبارنو يعني لمسالي يعني اجي ورورة هندزي أباته ناس يلي أنا باك توان بله اجي هندزي تارقال له ويم دمو بإجي سو تبدل له تمتال له ويم عندنا قر تارقال له هذا همزة بالفعل بتكبار لمزة بملاسه مدفونة قر تنقر له تسد بار له تقلم تال له تشوف الله تفيز الله إن النزي بملاسنو بأين كهونه دمو غمزي بلال غمز مالت بأينه تشكر جهندزي لمسالة كقول الدنيا هنا يقول لندزي بأين الله دلهم نين لا سياج شوال شل ما هون هلا شنك ألم بأين هرجة بسوم تجاوت إن ما فيز إن ما شوف مالتنو هو مزا لو مزا وغمز قال سبحانه وتعالى بقرآن سل لمز مالت بأفه مالت نو بأفه ما شوف ومنهم من يلمزك في الصدقات منافقوش نبرو بصدق النبي صلى الله عليه وسلم سيصدقوا ويمدمو صحابه سيصدقوا نا يافيزالو ياشوفالو عند انت نبر بغزوة تبوك يمبالو جيش العسرة ثلاثة شو التدرج يا كما تشوت النبي صلى الله عليه وسلم يعني باجت بتأم تكيس لنبر جنزب أمتو مجب أمتو لجوزة ميهون استي سنك أمتو بلون بياچن سيازو إنجليز حباو شو جرفون إنجلي عندو ሰይድና አቡበክር ለምሳሌ ገንዘቡ በሙሉ አመጣ ምን አሉ እነዚህ ሙናፊቂን አይ ይሄ ደሞ ሊታይ እኮ ነው ቸር ሊባል እኮ ነው እንደገና ሰይድና ዑመር ግማሽ ገንዘቡ አመጣ ይሄ ደሞ የውልህ ዑመር ሀብታም ሊባል ቸር ሊባል እኮ ነው አሉ ከዛ በኋላ ሰዎች እየሰጡ አንድ ድሃ ነበርና እፍኝ የምታህል ተምር አመጣ ለነቢያችን ሰጣቸው ካካካካ ብሎ ሳቁ ይሄ ደሞ አላህ እንዴት እፍኝ ተምር ምን ሊያረገው ነው ድሃ እባክ ባይሰጥ ኖሮ ጥሩ ነበር ብለው ደሞ አሸፉበት ይሁሉ በመላስ ነው እና ምን አለ አላህ ወሚንሁም ማን የልሚዙከ ፊ ሰደቃት ደሞ ምን ያርጉ ነበር ነቢያችን ሰለላም ሰደቃ ከሰጣቸው ይደሰታሉ ካልሰጣቸው ደሞ እስልምናን ይሰድባሉ ይቁ ሱብሃነ ተዓላ ወሚንሁም ማን የልሚዙከ ፊ ሰደቃት فان اعطوا منها رضوا ከሰደቃ ከሰጣቸው ደስተኛ ይሆናሉ وان لم يعطوا ከሰደቃ የማይገባቸው ስለሆነ ካልሰጣቸው اذا هم يسخطون ያኮርፋሉ ነቢያችን ይሰድባሉ እስልምናን ይሰድባሉ እና እነዚህ ለዱንያ ብሎ የተሰለፉ ናቸው የአኺራ ጉዳይ ምንም የላቸውም አሉ እኮ እንደዚህ ብዙ እስላሞች አሉ ገንዘብ ሲሰጠው ፈገግ ብሎ በቃ አንተን የት እንደሚያስቀምጥህ ነው የሚያጣ ገንዘብ ካልሰጠው አንተን ዲኑም ቁርአኑም ነብዩም ሁሉም ያቋሽሻል ማለት ነው ስለዚህ አላህ ሱብሃነ ተዓላ ሉመዛ ሁመዛ ወይላቸው ብለዋል وقال سبحانه وتعالى في الوليد بن المغيرة يهبتمنا كافروا ينبروا بمكة من عليه حماز مشاء بنميم بملاسو بزو سوي قرف نبر انا دمو ازاي هديك قال يستلالف نبر سوليات الله يهنبر تأبايو حماز من الهمزة معلتنو سلزي بملاسو أرغو حبتام سلوهون سويو بتام حبتامنو the richest man in Mecca የነበረው እሱ ነው 10 ልጆች ነበሩት 5 በቀኝ 5 በግራ ሆኖ እሱ በመሐከል ሆኖ ይን ካባው ወይም ደግሞ መንጠሊናው ካባው እየጎተተው ተተተተ ያለ በቃ ይውልኝ ስሙልኝ እኔን ምናምን ያለ ይሄድ ነበር ከዛ በኋላ ደሆች ካየ ካነ ያህሚዙ ሐማዝ በመላሱ አርጎ እነዚህ ደግሞ ዳች ይሄዳሉ ልጆች ምናምን ያለ ይሳደብ ነበር ሐማዝን መሻኢን ቢነሚም نمام وقال سبحانه وتعالى ولا تنابزوا بالالقاب يدموت نبزنو حمز لمز بلا نادلم يعني بقصل سم اتطر سون اتطرو لمثال محمد نو سمو عنده لكن عند مطفو قتل قصل سم الله بذا كطرحو ايودم اند سدب نو سلازي يهن قالات تنساو بزو سوتش حالو አብዛኞቹ ሰዎች አሁን ቅጽል ስም ያላቸው አንዳንዱ ጥሩ ቅጽል ስም ነው አንዳንዱ ደግሞ በጣም መጥፎ ነው ለምሳሌ እኔ ልትቃሰላችሁ ያኒ የአሰል ቤት የሚባለው አሉ እና ወደ አሰል እንለዋለን ምን ማለት ወደ አሰል የማር ልጅ ይህ ጥሩ ነው ወደ አሰል ብትለው ደስ ይለዋል ላኪን ሌላ መጥፎ ነገር አለ መጥፎ ስም አለ በዛ መጥፎ ስም ከጠራኸው ይህ ምን ይባላል تنابزوا يعني بقصل سم اتناغرو كل هذا اللمز والغمز والنبز كل هذا يعني اشارات تعيب بها اخاك وندمهن اسلام وندمهن يمتقواششبت قالات ناتشو انزي حمز لمز يميبالو وتشير بها للشر وكلها ممنوعه كل غزي لمطفو نغرنا لشر ستل يمتقساچو نغر نو نعم يقول كل نعم وكما تسمعون جزاءها يزيح قالات كله جزاء مندنو الويل ويل لكل همزه لمزه واسمعوا قوله تعالى ناصحا العباد الله سبحانه وتعالى باروچون سيمكر تملكتو في سوره الحجرات سوره الحجرات سوره الاخلاق تبالالچ سورة الحجرات سورة الأخلاق يتأبى يدسيبلين سورة سورة الحجرات إزاس الدرس بدم بتنتن تفسر إن شاء الله من على الله سبحانه وتعالى يا أيها الذين آمنوا إن أنت أمناك سوش لا يسخر لا يسخر آفز آشوف آيسدب አያገላምጥ ማለት ነው። ላ የስኸር ቀውሙን ሚን ቀውሚን፣ የተወሰኑ ሰዎች በተወሰኑ ሰዎች። ለምሳሌ ኦሮሞ በውራጌ ያሾፋሉ፣ ውራጌ በትግሬ ያሾፋሉ፣ ትግሬ በስልጤ ያሾፋሉ። ምን አይነት ነው ገለ? ማን ነው የሚበልጠው? አላህ ዘንድ አላህ ብቻ ነው የሚያውቀው፣ አላህ ብቻ ነው እንትን የሚለው አይደለም። አንተ ለምሳሌ አንድ ቀቢላ በአንድ ቀቢላ ያሾፋል፣ አንድ ቤተሰብ የእገሌ ቤተሰብ ከሌሎች ቤተሰብ በድህነትና በሀብት ስለሚለያዩ አንዱ አንዱን በአንዱ ያሾፋል። ያ ይሁ ለዚነ አመኑ ላ የስኸር ቀውሙ ሚን ቀውሚን፣ አንተ የምታሾፍበት ሰው አሳ አን የኩኑ ኸይረን ሚንሁም፣ እሱ ካንተ የበለጠ ሊሆን እኮ ይችላል። እረ አብዛኛው እንደዚህ ነው፣ አብዛኛው እንደዚህ ነው። ምክንያቱም አንተ የምታሾፍበት በዲኑ ሊሆን ይችላል፣ በስቲቃማው ሊሆን ይችላል፣ ወደ አላህ ቀረብ ስላለ ሊሆን ይችላል፣ ወይም ድሀ ስለሆነ ይችላል፣ ወይም በሽታ የተሸከመ ሊሆን ይችላል። በዚህ ስታቋሽ ነው ስታሳንሰው፣ ሙምኪን አላህ ዘንድ ካንተ ይበልጥ ይሆናል ይልሃል አላህ ስብሃነ ወተዓላ። ተመልከቱ ያኒ አሳ አየኩኑ ኸይረን ሚንሁም። ይህ ለወንዶች ነው፣ ይህ አነጋገር ለወንዶች ነው። ቀጠለና ወላ ኒሳኡን ምን ኒሳኢን አሳ አየኩነ ኸይረን ሚንሁን፣ ሴቶቹም በሴቶቹም ማፌዝና ማሾፍ የለባችሁም። ምክንያት ለምንድን ነው ወንድሞች? ለምንድን ነው እዚህ ላይ ሁላችሁም ብሎ አጠቃልሎ ለወንድና ለሴት አጠቃልሎ አታሹፉ አታሸፉ እንትን አትሳደቡ ማለት እኮ አሳጥሮ መናገር ነበር። እሱ ይቀል ነበር አይደለም። አላህ ግን ለወንዶች ለብቻው አለ፣ ለሴቶች ለብቻው። ምክንያቱም አሉ የሴቶች ለየት ያለ ማፌዝ ነው ያለው። ሴቶች በጓደኞቻቸው ሲያፌዙ የራሳቸው የቻለ እንትን ያሰዳደብ ስልት አለው። ኒሳ ለምሳሌ አንዲት ሒና ካደረገች አይ ያደረገችው ሒና ድማ ዝም ብሎ መጥፎ ምን ነው እጅዋ ደግሞ ምን ይመስላል ትላለች። ወይም ደግሞ የራስዋ ብራኳ የምትሉት የራስዋ ጠጉር ወደ ላይ ካደረገችው እረ ጠማማ የሆነው ጠጉር ደግሞ አደረገች። እና ሴቶች የሚሳደቡበትና የሚያሸፉበት ለየት ያለ የራሳቸው አሉ። የወንዶች ደግሞ እንደዚህ አለ አይደለም። እና አሳ አንየኩኑ ኸይረን ሚንሁም አው ወላ ኒሳኡ ምን ኒሳኢን ዓሳ አንየኩነ ኸይረን ሚንሁን ወላ ተልሚዙ አንፉሰኩም ወላ ተናበዙ። ሁለቱም ቃል አመጣ እዚህ። ራስህን አትስደብ፣ ሌላ ሰው ከሰደብክ ይሰድብሃል። ወላ ተናበዙ፣ በቅጽል ስም አትናገሩ፣ ቀጣ በስማቸው ጥሯቸው እንጂ እገሌ እኮ ይህ አንካሳ ሰው ትላለ፣ ወይም ደግሞ ሰው ያወጣለት መጥፎ ቃል አለ በሱ ትጠረዋለህ፣ ጥሩ አይደለም። ቢእሰ ልእስሙ ልፉሱቅ አለ አላህ። ይህ እንዴት የመሰለ መጥፎ ነው ይህ ነገር። የዚህ አይነት ማገላመጥና ማሾፍ በዚህ ስም መጥራት በጣም መጥፎ ነው። ቢእሰ ልእስሙ ልፉሱቁ ባዕደ ልኢማን ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን። ቀጠለና አላህ ስብሃነ ወተዓላ ምን አለ? ያ አዩሃ ለዚነ አመኑ እጅተኒቡ ከሲረን ሚነ ዘን። ይህ በግምት የምትለው ይሆናል ብለህ የምትለው ወይም የምታስበው ከዚህ ራቁ አለ። ለምሳሌ ዘን ዘን በጣም መጥፎ ነው ወንድሞች፣ ወላሂ ዘን አዝኑን ያኒ አንተ ማረጋገጫ የሌለህ እንደዚህ ነው ብለህ በሀሳብ በግምት ሰው ማቋሸሽ በጣም ትልቅ ወንጀል ነው። ያ አዩሃ ለዚነ አመኑ እጅተኒቡ ከሲረን ሚነ ዘን ኢነ ባዕደ ዘን ኢስም። ሁሉ የምትገምተው ጥሩ ማለት አይደለም። ብዙ ከምትገምተው ነገር ከምታስበው ነገር ብዙ መጥፎ አለ። ወላሂ በዚህ አርእስት ብቻ ሙሐደራ ባደርግ እንዴት የሚያጠግብ ሙሐደራ አደርጋለሁ። ኢንሻአላህ ቃል ገባለሁ። በዚህ ዘን ሱ አዘን የሚለው ሁለት አይነት ነው። ሱ አዘን አለ፣ ሑስነ ዘን አለ። በተለይ በአላህ ሱ አዘን የሚያረገው ፈሁወ ካፊር ቢላህ፣ በአላህ ጥሩ ማሰብ ብቻ ነው። አላህ አይዘልምም፣ አላህ አይጨክንም። አላህ ያኒ እንትን ከተቆጣ በምክንያት ነው የሚቆጣው። አላህ ሰውን አይበድልም እንጂ አንተ አላህ እኮ ጠልቶኝ እኮ ነው እንደዚህ በቃ ለእገሌ እንደዚህ ሰጠ ለእኔ እንደዚህ ሰጠ፣ ያ ረባ ፍትህ የለውም አላህ። በልብህ እንደዚህ ብታስብም ሱአዘን ይባላል። ወሑስነ ዘን ጥሩ ብቻ ማሰብ። ስለዚህ መጥፎ ነገር አታስቡ። ምክንያቱም አንዳንድ ጊዜ የምታስቡት ልክ ላይሆን ይችላል። ተከስቷል እንደዚህ። ከፈለጋችሁ እናንተ ምሳሌ ስጡ። ብዙ ነገር አለ። አንድ ሰው ይህ ነው ብሎ በመጥፎ ነገር ሲያስብ ለካ ነገሩ ሲገለጽለት ጥሩ ነው። ያ በሐሜታ ያነሳው ሰው ደግሞ በጣም ሩህሩህና በጣም ቅኑ ሰው ነበር፣ ግን አንተ በሐሰብ አቋሸሽከው። يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا يعني بما قبح قبته قال من يادر قال من يادر رقنو قال لمن هيدش قال لمو ببيتون جز اندزي يعني تجسس يعني سلاي مهون دزي انفستيجيت مارك جاسوس مهون يهتروا على اللم ولا يغتب بعضكم بعضا يهدو متلقنو እያንዳንዳችሁ በሐሜታ ሰውን አታንሱ። አይሁቡ አሐዱኩም አን ያእኩለ ለሕመ አኺህ መይተን። አንድ ሰው አንድ ወንድሙ ሙቶ ያኒ ኸላስ ሙተዋል፣ ሶስት አራት ቀን ሆነዋል፣ ሬሳ ሆነዋል እና ስጋውን መብላቱ ማን ነው የሚወደው? ወይም በህይወቱ አንድ ሰው የወንድምህ ስጋ ብትበላ ጥሩ ነው? ማን የሚወደዋል? ይህ እንግዲህ ሐሜታ ማለት የሱን ስጋ መብላት ነው ኢላላ አላህ ሱብሃነሁ ወተዓላ ሐቂቀተን يقول يعني ايحب ከናንተ የሚወዳለ አን ያኩለ ለህመ اخي የወንድሙ ስጋ ለመብላት የሚፈልጋለ የሚፈልግም የለም ቢሰጥህም አትበላም አይበላልህም فكرهتموه يقولላ ነብይ አላህ ሱብሃነሁ ወተዓላ ይመስከራ ማንም ሰው የወንድሙ ስጋ ለመብላት የሚወድ የለም በል እንጠለዋለን واتقوا الله اذا الله فرو ان الله تواب رحيم اسكهون درس بسو ما فيز يعني حميتا متابزو توبه بلو ان الله تواب رحيم الله بتام توبان يقبلال ان تملسوا ويلا الله سبحانه وتعالى بسوره الحجرات اشي كذا قتلنا الله سبحانه وتعالى ويل لكل همزه لمزه الذي جمع مالا وعدده يحسب أن ماله أخلده. وفي القراءة في قراءة نقول الذي جمع مالا في قراءة ميم شدة رجوال له يعني بزو جنزب يمسوا السبوع له يجنزب فكر بدما تشو سر يجبا جنزب مسبسب هو تشو يهون عليه جمع مالا وعدده يحسب أن ماله أخلده. هذا الإنسان حمه كله جمع المال. يا عين السو منم عين الحساب يدلوم طوات تنستو اسكماتا ماتا تنستو اسكتوات لتنا كان انديت جنزب سبسبكو بتشا يزي عين السو دمو بزو الله والله بزو يهن بشتانو. قال رسول الله صلى الله عليه وسلم ان الله يبغض الله ميتقلاو سو لنقراتشوالو بتام بتام الله ميتقلاو سو ان الله يبغض كل جعذري جواظ صخاب بالأسواق جيفة بالليل وحمار بالنهار عالم بالدنيا جاهل بالآخرة. فملكت سنتنا تناقروا الله الله مكتبت يما يودوا الله كل جعذري أنت جواظ هلت صخاب بالأسواق صوست جيفة بالليل أرات وحمار بالنهار أمست عالم بالدنيا سدس جاهل بالآخرة. النزي هلو سباتو نقر باندس وسبسب لو كتايو وي الله سيتألاو يهسو بتأمنو ميتألو الله. من مالتنا ويا حديث اسمعوا إلى شرح هذا الحديث كيف وصف النبي صلى الله عليه وسلم. يقول معنى الجعذري، جعذري مالت كما قال أهل العلم المتكبر الجافي عن المواعظ. جعذري مالت تأبتنيا بتمكرو مكر يما يقبل يعني بقى من لبل بقى جعل ما يهونه سو كبرياء اللو بتمكرو هاي يقبلم يه جعذري يبالال. طيب وقيل الفض الغليظ بتقام تبايد امو اينكم ايسكربم اش يه جعذري نو. والجواظ، جواظ بالضاء هو ايه دمو مدفنو الاكول الشروب البطر الكفور እነዚህ አራቱ በዚህ ሰው አለ الجواز ማለት ለትና ቀንዳ አህያ ይበላል መብላት መጠጣትና መኩራት መክፈር መክፈር ማለት يعني كفور بنعمة الله يبلال يتطال الله نعم السجنم يبلال يتطال جنزب يا إسب السبال كان ينو من اللبت من نجر لا الله مسجان أقرب وياكم كفور يكفر بنعمة الله إذن جواذي هنو الجعذري هو الذي ينتفخ بما ليس عنده يمجمر يالنو الجعذري يالنو بمنم أنت يللو نجر يكورال يللو مكو لكن انكبرال انت بمندن نو ميكوراو اندزي مسلو كونو اندزي يعني اندزي هنين يلال اسو جن ادلم طيب كذا بحالا يقول السخاب دي سوستنيا نو السخاب بالسين والصاد بهولتو ميمطال كثير الخصام كل غزي بهونو بالهونو كسو يطالال انغدي اي هول اهون يملو ياند سو طباي نو وندموچ ወንድ ሰው ጠባይ ነው እነዚህ ሁሉ ባንድ ሰው እየሰፈኑ ናቸው ባንድ ሰው ያሉ ናቸው ኢዘን ምን ብለና ለሰኻብ يعني كثير الخصام كل سو بهونه بر هونه ዝም ብሎ ይጣላል ያኮርፋል والسخب في الاسواق كثره الخصام ورفع الصوت ጮ ብሎ ይናገራል ይሳደባል ሰው በቃ እንደዚህ ይጣለዋል ምክንያቱም አንድ ጊዜ ከሱ ጋር ኮንታክት ካደረክ በሽቀ ነው የምትወጣው مكناتهم زنبلو طلاتشا منامن يودال ومعنى جيفة نبياتشن جيفة بالليل مالت كناية عن كثرة نومه وخموله زنبلو بك اي تنيال سنفنو متنيات بيشانو مياوكو وعدم قيام اما ليلت صلاة اللي سجد سايحون حتى صلاة راس العشاء الصبح يسجدم تنيتو بك اي متنيات النام بلات بلتو بلتو بلتو هدونت اقبوع እንደገና ተተተ ሆዱን ተነፍቶ ይተኛል ሲል ያድራል ይሄ ነው ማለታቸው ነብያችን ሰለላም ومعنى حمار بالنهار كان لك እንደ አህያ ነው የሚሄዱ መብላት መጠጣት ወደ ንግድ ሄደ ገንዘብ መሰብሰብ መሳደብ ከሰው አይስማማም ያኒ ይነፈር ሁሉ ጊዜ እንደገና ያኒ ኮስተር ይላል ጠይቀው መልስ ጥሩ አይሰጥም እሾህ እሾህ የሆነ ሰው ማለት ነው ይሄ حمار ነው አለ بكان حمار نو انه بليد في فهمه ايغبهم ايردهم منهمك في عمله الدنيوي فقط يا الدنيا سرا بتشنو معجبو انجي يا خيرا نجر اعجبون لا يلتفت الى سواه من الطاعه والعباده عباده بتلو قران بتلو حديث بتلو منم ريسيفر يدلوم لذي ريسيفرو مندنو تقلالا سلا الدنيا بتشنو فاذا جاء الليل استلقى ليلت كمتا هلت اقرو ودلاي بقى بقى لاي متنيات له على فراشي وبقي كالجيفة جيفة مالت يبسبسي انسسا سقا مالت له لك اند الزهن والو نبي عجساء سلم وهو مع هذا سدسنيا مقلتش اي ستوت عالم بأمور الدنيا بعد الدنيا بتطيقو نقد بيت قبطو بيت اندوت اندميوت اياكا يا الدنيا بتطيقو كواس جوتا زاري ما نشنفه نغا من كمان قال يتشاوتو يا قال يا الدنيا نغر كل يا قال جاهل بامور دينه وامور الاخره يا ديننا اخره بتامطا جن هو اجهل الناس قلما عينت يتزغ ساطنوا له تمام كذا بحالا يقول والعباده فاذا جاء الليل استلقى خلاص زي الحمار وهو مع هذا عالم بأمور دينه دنياه وجاهل بأمور الآخرة والحديث تنبيه وتعليم للمسلم أن يبتعد عن هذه الصفات الذميمة تملكته أهن يقول نبيات شنية سبات بحريات بأن بسو سينورو الله بتقام بتقام بتقام بتقام يتألو على الله رحمة كوانا يسد أوميه سويو بس عندت إياه قلت إياه قلت قالوا سباتهم كان هنا باي هونم ሶስት አራት ባህሪያት ከነዚህ አሁን የተጠቀሱ ያዙ አሉ። ሰባቱም ያዙ ሊኖሩ ይችላሉ። ባይኖሩ አላህ ነብያችን አይጠቅሱን ነበር። ጀዋዱን ምናምን ምናምን ምናምን ብለው አይጠቅሱን። እንደዚህ አይነት ካለ ወይም ግማሹ የዚህ በሙሉ ሰባቱ መጥፎ ባህሪያት ናቸው አይደለም? እና አላህ ከኛ ያርቃቸው። نعم طيب يقول سبحانه وتعالى الذي جمع مالا ዑለማዎች ምን አሉ? ገንዘብ መሰብሰብ ነውር አይደለም። ገንዘብ መሰብሰብ ዒብ አይደለም። ብሸርጥ ላኪን በአንድ ሸርጥ ቢአን የክተሲበሁ ምን ሐላል፣ በጥሩ ሐላል ካመጣኸው ኢንሻ አላህ ቤትህን አምስት ክፍል በወርቅና በዶላር ብትመላው በሐላል እስከ መጣ ድረስ ነውር አይደለም፣ ሐላል ነው። ሊአነ ፊ ልአኺራ ቀብለ አን የፍታሕ አኺራ አሉ ቀብለ አን ይፍታሕ መለፋት ሰደቃት የውም ልቅያማ ስትሄድ ግዲ አቡ አኒስ እኮ ለሰደቃ የሰጠው አቡ አኒስ መስጊድ አሰራ፣ ትምህርት ቤት አሰራ፣ ተሕፊዝ ልቁርአን አሰራ። ሰባት ጊዜ ነው ወደ ሐጅ የሄደው። እንደገና ሰደቃ ቤተሰቦቹ በሙሉ ጠግበው ነው ያደሩ፣ ምክንያቱም እሱ ይሰጣቸዋል። እንደገና እንደገና እንደገና ይባላል አይደለም። ይህ ሁሉ አጅሩ የአጅሩ ፋይል ከመከፈቱ በፊት መጀመሪያ ከየት አመጣኸው የሚል ጥያቄ ነው በአኼራ የሚመጣው። ይህ ነው እንግዲህ ይህ ነገር። ስለዚህ የሚያስብ አሁን የሉም። በዓለም ያሉ ሀብታሞች ወላሂ ሁሉም ብትሰበስባቸው 95% ይህም ሲያንስ ነው፣ ሁሉም ገንዘቡ መሰብሰብና ሀብታም መሆን ነው የሚያዩት እንጂ ከየት መጣ ይህች ብር ከየት መጣች አላህ ነገ ይጠይቀኛው ብሎ ያኔ በጥልቅ የሚያስብ ብዙ የለም። ወሊዳሊክ ምን አለ አላህ ስብሃነ ተዓላ ወበዳ ለሁም ሚን አላሂ ማ ለም የኩኑ ያህተሲቡን። ነገ ተደፍኖ የነበረው ይፋ ይወጣል። ለካ አንተ አታቅም የስራ የሰራኸው ወረቀት አውጥቶ አንብብ ሲሉ የውም አልቂያማ ስታየው ስታየው ስታየው ይህ ነገር መቼ ነው ያደረግኩት? እንዲህ ሞኝ ሰው ነው የነበርኩት፣ ይህ ለምን አደረግኩት ብለህ የተደበቀ ነገር ይፋ ሲወጣ የምትደነግጠው ድንጋጤ በጣም ጨራ ስንትን የለው። በዳ ለሁም ወበዳ ለሁም ተገልጾለታል ማለት ነው። ሚን አላሂ ማ ለም የኩን ያህተሲቡን ያላሰብከው ነገር አላህ ስብሃነ ተዓላ ይገልጸዋል ማለት ነው። ጠይብ ፈለው ጀማዕተ አልማል ሚን አድና ሐራም ምን ገሽ ምን በይዕ ሙሐረማት ምን ኺዳዕ ምን ሪባ ምን ረሽዋ ምን ማል ለይሰ ለከ ኩሉ ሃዚሂ ለው አንፈቅተሁ ኩሉሁ ፊ ውጁህ ልኸይር ላ ዩፊድ በል ሁወ በላኡን። ከሪባ ከረሽዋ ከሐራም ከኺዳዕ ከክዳተኛ ሆነ በቃ በመጥፎ ነገር የሰበሰብከው የፈለገውን 100,000 መስጊድ ብታሰራ አላህ አይቀበለውም። መራ ወንድሞች አንድ ቀን ከኔ ጋር ይሰራ ነበር በአንድ ካምፓኒ፣ አንድ ግብጻዊ ነው መስሪ። ተከራከርን። ምን ስለ ኡም ኩልሱም ነበር የምንናገረው። ኡም ኩልሱም ታውቃላችሁ፣ ያኔ በግብጽ ያለችው ከፍተኛ ደረጃ ያላት ዘፋኝ ነች። ሞታለች፣ አሁን ድሮ ሞታለች። እኛ በህፃን እያልን የሞተችው ኡም ኩልሱም ማለት በእንትኑ በመስር ምን ልበላችሁ ነቢይ አንላትም እንጂ የተቀደሰች እና ከፍተኛ ደረጃ ያላት ሴት ነች፣ ዘፋኝ ነች። እና ምን አልኩት ለዚህ መስሪ፣ ኡም ኩልሱም እኮ አልኩት ገንዘብዋ ሁሉ በሐራም ስለመጣ የፈለገውን ነገር እኮ ብታረግ ያኒ ገንዘብዋ በሙሉ ለሀያ አመት ነው የዘፈነች። ስንት ሚሊዮን ገንዘብ አገባች እና ይህ ሁሉ ገንዘቡ ያስገባችው እኮ ሐራም ነው አልኩት። ሰውየው ተቆጣ። አሁን ያረሰች ነብር ሆነብኝ። ተነሳ። እንዴት እንደዚህ ትላለህ? ረጋ ብል አልኩት። እኔ እኮ ምንም ነገር አላልኩም። ኡም ኩልሱም ዘፋኝ ነው የነበረችውና በዘፈን የመጣ ገንዘብ ደግሞ ሐራም ነው ነው ያልኩህ። ልክ ነው ልክ አይደለም አልኩት። ኖ አለኝ። ኡም ኩልሱም እኮ መስጊድ ስንት ተሕፊዝ እንትን አድርጋለች፣ ስንት የየታማ ቤት እኮ ሰርታለች። ወደ ሐጅ እኮ 3 ጊዜ ነው ሐጅ የሄደችው። ለዑምራ እኮ እንደዚህ የሄደችው። ለነዛ የተሰዉ ሰዎች እኮ በአደጋ እንትን ያሉ ገንዘብ ያኺ፣ እሱ አይደለም የተናገርኩት። ይህ እኮ አላህ ይህን ነገር ከማየት ገንዘቡ ከየት መጣ ብሎ ነው የሚጠይቃት። አልተዋጠለትም። ስማ አልኩት ወንድሜ፣ አሁን ኡም ኩልሱም ላንተም አትቀርብም ለእኔም አትቀርብም። እሺ የአገርህ ልጅ ነች፣ ማፊ ምሽክላ። ላኪን እኔ ምጠይቅህ መልስልኝ፣ በዘፈን የገባ በሙሲቃ በዘፈን በፊስቅ ፍጁር እና በዚህ የገባ ገንዘብ ትክክል ነው አትክክል አይደለም አለ። እንቢ አለ። ኡም ኩልሱም ከውከበ ሸርቅ ነች አለ። ከውከበ ሸርቅ ማለት የእንትኑ ስታር ነች፣ የግብጽ ስታር ነች። ወደህ ጠልተህ የግብጽ ስታር ነች አለ። የአኽ ስታር ነች፣ ማ ፊ ሸይ ነቅበል ሀዛ ስታር ነች። እንዴ ማይክል ጃክሰን እኮ ነው የአሜሪካ ስታር እኮ ነው አልኩት። ማይክል ጃክሰን ያኒ የአሜሪካ ስታር ነው አልኩት። እና ዘፋኖቹ በጣም እንትን ግን ማይክል ጃክሰን ለጀና ነው ትላለህ አንተ? እንዴት ዘፋኝ ነው? ዘፋኞች አሉ፣ አብዱል ሐሊም ሐፊዝ የሚባለው በእኛ ጥላሁን ገሰሰ የሚባለው ሐታ ማህሙድ መሐመድ የሚባለው እስላም ይሁን ክርስቲያን ግድ የለም አልሙኝ። ዘፋኝ በዘፈን የሚገባ ገንዘብ በሙሉ ሐራም ነው አልኩት። ስለዚህ ማንኛውም ሀብታም ያደረገው ጥሩ ነገር ከመከፈት በፊት ከየት አመጣኸው ነው የሚባለው። እሺ فقال سبحانه وتعالى الذي جمع مالا وعدده እንግዲህ ምንድነው ያልነው? ነውሩ ገንዘብ መሰብሰብ አይደለም። ነውሩ ምንድነው? ገንዘብ ሰብስበህ ጧት ጧት የቆጠርክ ብዙ ገንዘብ አለኝ ምን ሊመጣ ነው? ሞት አይመጣም፣ በሽታ አይመጣም፣ እድሜ ረጅም ሊሆን ነው፣ ደስተኛ ነኝ ምናምን ምናምን ማለት እሱ ነው ነውሩ። يقول وعدده قال وعدده ولم يقل وعده لمن وذلك لتكرار عده صباح مساء لشغفه لحب المال يسويو يغنزف فكر تلك فكر سلالو ሁሉ ጊዜ ቀንና ሌሊት ገንዘብ ሲቆጥር ፋይሉን ሲያስተካክል ስንት እንዳተረፈ ስንት እንደ እንትን በቃ በዚህ በገንዘብ እብድ ነው ይላል። ይሄ ነው ነውሩ። ነውሩ ምንድነው? ህይወትህ በሙሉ የገንዘብ ፍቅር በልብህ ገብቶ ሰላት መርሳት፣ ዘካት መርሳት፣ ሰደቃ መርሳት፣ አባትናትን መርሳት፣ ዘመድ አዝማድ በዘመድ አዝማድ መገላመጥና ማሾፍ ያኒ ጠቅላላ በገንዘብ ብቻ ዒባዳ ማድረግ ይህ ነው የሚጠላው። ሁና ለና ወቅፈ እዚህ ላይ ትንሽ እስቲ ንቁምና እንይ። ድሮ የነገርኳችሁ ልድገምላችሁ። وهو المستكفين الذين لهم ما يكفي من معاش اذا كان لهم تمني ለምሳሌ ወንድም እኔ ሁላችሁም እዚህ ያላችሁ በአንድ ቃል ልንገራችሁ፣ አንድ ከናንተ ልጥቀስ፣ አንድ ከናንተ ያኒ ተራ ደሞዝ አለው። እሱና ሚስቱ ልጆቹ ደህና ኑሮ ይኖራሉ፣ ያኒ መካከለኛ ኑሮ ይኖራሉ። ጤናም አለው፣ ምንም ነገር የለውም ኢንሻአላህ። ግን ይቀናል። ሌላ የአገሩ ሰው አለ ወይም ደሞ የዘመዱ እንትን አለ፣ በጣም ሀብታም ነው። ካምፓኒ አለው፣ ፋብሪካ አለው፣ የእርሻ ቦታ አለው፣ መኪና አለው፣ ምን የሌለው ፎቅ አለው፣ ግቢ አለው። ይህን በጣም በጣም በሱ ይቀናል። ምን አሉ መሰላችሁ? አንድ ትልቅ ዓለም ነው። ምን አለ? ያኒ እሱን ያስቀና يقول والله ይላል እነዚህ ላ يفعل شيء مالتي مليونير ሆኖ በማልቲ ሚሊዮነር አይበላም። اذا لمكره عليه عالم استلم كراچو عليه قنات ነው ያለ አው ለምሳሌ እስቲ አንድ ሰው አምጡ። አንድ ሱ ግራዝማች ማን እንበል፣ ግራዝማች ባህረ ኢስላም። እሺ ግራዝማች ባህረ ኢስላም ሶስት ፋብሪካ አለው፣ አራት ካምፓኒ አለው፣ 35000 ጋሻ መሬት አለው፣ እንደገና ፎቅ አለው፣ ሶስት አይነት ግቢ አለው፣ አራት ሆቴሎች አሉት፣ እንደገና በአሜሪካ ሁለት አውሮፕላን ገዝቶ የመጓጓዣ እዛ እየሄዱ ናቸው፣ ሁለት የባህር መርከብ አለው። እሺ ቁጥሩ እንደፈለጋችሁ በሱ ነው የቀናኸው። እሺ እኔ ልንገረህ አለው ዓለሙ ሱብሃንአላህ አልዓዚም፣ አንተ እሽተሪ 10 ዶላር 10 ሳጥን በብረት የተሰሩ ገዝተህ እቤትህ አስቀምጠው። ኸላስ ከኔ ጋር ሁን ወንድሞች፣ ቀልድ አይደለም። ቀልድ ይመስላል ግን ወላሂ ወላሂ እውነት ነው። አስር ትላልቅ ሳጥን ድርጅ ያለው አስር አምጣና በአንድ ክፍል አስቀምጠው በቤትህ። እያንዳንዱ ሳጥን አራት አራት የሚሳብ ድርጅ አለው። እሺ ኦኬ። አሁን አርባ ድሩጅ ሆነዋል ማለት ነው። አራት አራት በአስር አርባ ድሩጅ አለ ማለት ነው። ወፊ ኩል ድርጅን አሽራ መለፍ፣ በእያንዳንዱ ድርጅ አስር ፋይል ታስቀምጣለህ። ወሰጅል አሁን አሁን መዝግብ እዛ ፊ ኩሉ መለፍ፣ አንድ መለፍ አውጣ። አንደኛው መለፍ ሶስት ፋብሪካ አሉኝ እየሰሩ ናቸው። በየወሩ አንድ ሚሊዮን ሁለት ሚሊዮን ተኩል ብር ያስገባሉ። ኦ በጣም ቆንጆ ነው። ሳህ ሳህ አድርገውና ፋይሉ አስገባ። ሁለተኛ ፋይል አስገባ አምጣ። ኦ ማሻ አላህ እነዛ ሁለት አውሮፕላን የገዛኋቸው በጣም ጥሩ ስራ እየሰሩ ናቸው። እንዲያውም ባለፈው ወር አንዷ ግማሽ ሚሊዮን ትርፍ አመጣች። ኦ ቬሪ ናይስ ዋው በልና ከዛ በኋላ ቲክ አድርገውና ፋይሉ አስገባው። ሶስተኛ ፋይል አስወጣ። እንዲህ ገንዘቤ እኮ በኮሜርሻል ባንክ በአዲስ አበባ ያለው 15 ሚሊዮን ነበር። እንዴት ነው አሁን 15 ሚሊዮን ከተኩል እኮ ደረሰ? አው እንዲህ በጣም ፋይዳ አገኘ። ጠይብ እንደገና ዋው በልና ቲክ አድርገና ፋይሉ አስገባው። አራት አምስተኛ ፋይል አምጣ። እንዲህ ያ እርሻ ቦታ በጎሞ ጎፋ ወይም ደግሞ በአርባ ምንጭ የገዛሁት 40 ካሪ ሜትር 40 ሺ ካሪ ሜትር ተዘራ ስምስም በጣም ጥሩ ስምስም እኮ በቀለ። አሁን ሲሸጥ እኮኒ እስከ 35 ሺ ዶላር አሜሪካ እኮ ነው የሚሸጠው አሉኝ። እና በዚህ ነው የተደመደመው። አዎ ማሻ አላህ ትርፍ አገኘ። ቲክ አድርግና አስገባው። እንደዚህ ያደረክ 440 አይደለም ያኔ 10 በአራት 40 ፋይል 40 ፋይል 40 ፋይል 40 የሀብት ምንጭ አለህ ማለት ነው። ፋብሪካ ነው፣ ካምፓኒ ነው፣ የእርሻ ቦታ ነው፣ ሆቴል ነው፣ ምን ሁሉ በየቀኑ እየተነሳ እንትን በል። ገባችሁ? ታሪኩ አልገባችሁም? ባህር ልእስላም እየሰማኝ ነው። እሺ እንደዚህ ፋይሎች አስቀምጥና ጠዋት ተነስተህ ሁሉም ፋይል ማሻ አላህ በዚህ 2 ሚሊዮን አተረፉ፣ በዚህ 30 ሚሊዮን ሆነ፣ ጻፍና አስቀምጠው። ጠይብ እኔ ልንገራችሁ፣ ኡቅሲሙ ቢላህ አልዓዚም ወኡቅሲሙ ቢላህ አልዓዚም፣ ይህ ሀብታም ይህን ሁሉ ፋብሪካ ምናምን ምናምን ያለው ከዚህ በላይ ምን ያደርጋል? በቀን 10 ሚሊዮን ገቢ ካለው የ10 ሚሊዮን ይበላል በቀኑ? አይበላም። የ10 ሚሊዮን ይለብሳል? አይለብስም። ምንድን ነው የሚያደርገው? የሁሉ ካምፓኒዎች ምናምን በስ በፋይል አድርጎ ጠዋት ጠዋት ይፈርማል። ጠዋት ጠዋት ዋው ዋው ሲል ይውላል። በስ ኦኬ። እሺ ከዛ በኋላ ለምሳሌ እንደገና ምን ይላል? እንዴ የኔ ኮሚሽን እኮ በእንትኑ ፍሬንች ባንክ አለ፣ 70% እኮ የኔ ነው። ባንኩ እኮ በጣም ተተኮሰ እኮ ሌላ ሄደ ሌላ ሌላ በቃ ሌላ ትርፍ አመጣ። ሌላስ ካሽ ገንዘብ እኮ አለኝ በእንትኑ በለንደን እንደዚህ የተባለው ባንክ ካሽ ገንዘብ 33 ሚሊዮን አለኝ። ኦ ፋይሉ ተክተግ አድርገው ወቁል ኦህ በልና ሀዛ ኩሉሁ ሐቂ ይሁሉ የኔ ነው ብለህ ተኛ። የጀማ ሀብታሞቹ ከዚህ በላይ ምንድን ነው የሚያደርጉት? እፍዐል ሀዚህ ልመለፋት ወምላእሃ ቢርአርሲዳ ላ ሕዱደ ለሃ። እንዲያውም አንተ ከዛ ሀብታም የተባለው ሰው አስር እጥፍ ጻፍበት በዛ ባንተ ፋይል። መን የምነዑክ ያእኽዋ? ማን ነው የሚከለክልህ? ባህር ልእስላም አሁን ማን ነው የሚከለክልህ? አርባ ፋይል አምጥተህ በየፋይሉ 300 ሚሊዮን ካፒታል እንዳለህ ብትጽፈው ማን ይከለክልሃል? ወረቀት አምጣና ስክሪፕቶ አምጣና ጠዋት ጠዋት እንደዚህ ጻፍና እርካታ አግኝ። ላ አሐድ አኽቢርኒ ቢረቢክ መልፈርቁ በይነከ ወበይነ ሀዛ አልገኒይ። እውነተኛው ሀብታሙ ገንዘብ ያለውና አንተ በሀሳብ ብቻ ፋይሎች የሞላው ልዩነታችሁ ምንድን ነው? ምንም በል አና አጉለክ ልዩነቱ ልንገራችሁ። የቁሉ ነቢ ስ ሰለም የቁሉ ልዓብድ ማሊ ማሊ ማሊ ገንዘብ አለኝ ገንዘቤ ገንዘቤ ይላል አንድ ሰው አለ። ወኢነማ ማሉሁ ምን ማሊህ ሰላሳ ገንዘቡ ሶስት ነገር ናቸዋል። ማአከል ፈአፍና በልቶ የጨረሰው ገንዘብ፣ አው ለቢሰ ፈአብላ ወይም ልብስ ለብሶ የጣለው ገንዘብ፣ አው አዕጣ ፈአቅና ወይም ደግሞ ለምስኪን ለሰደቃ ሰጥቶ ወደ አኼራ ያሳለፈ፣ ወማ ሲወ ዛሊክ ፈሁወ ዛሂቡን ወታሪኩሁ ሊናስ هذا في صحيح أخرجه مسلم، حديثه بصحيح مسلم يا الله. سلزي النبي عشان مسكر كلهم يفلقون جنزب بنوره يبلهو جنزبه نو يتتهو يبلهو يلبس كو لبس جنزبه نو ود آخرة يسلف كو جنزبه نو يتكرروا 95% يجنزبه انتنجن بمولو لوراش نو لوراش نو أنت منم أتتك أمبتن إلى النبي عشان. وقال أيضا يقول النبي صلى الله عليه وسلم يتبع الميت ثلاثا يموت سوكو سوست نقروشكو يكتلالو يكتلو تالالو من دونهم يكتلو أهله بيتسبو وماله قنزبو وعمله يسرّو سرى دمو يكتلوال. أما الاثنان فيرجع اثنان هلثو من ملسالو بيتسبو ريساون بقول قوال أسقو بثو من ملسالو نعم قنزبو دمو كانت تقا انتني هدال يعني قنزبه يبرلو سوش حياة يزاحشونا بكبر يمتقلوا مالتنا وأهلهن دزي ومالهن دزي ويبقى عمله قنزبه انتنو يسرهقن كبر كان تقاي قبل كالزامني لهال ألكهم كان تقاي ألليم تروكهنكو جناس قبها له مطفوكهنكو دومو جهنب اسكماس قبها درس ألم اللسم الهال سلزي كان تيمي هدو سرح بالشانوالو. هذا الجانب يا أخي الإيجابي، فلنرى الجانب السلبي، هل جمع هذا كله من حلال؟ تلك تياكي كامباني اللين فابريكا اللين غشامريت اللين هلوي كحلال نيامت أو كحلال بيامت أوم إيان دلو بريتا سببتال. هل ينفقه فيما أمره الله كحلال أم تتدمو ود حلال نيات أفاو الله بززو الله أعلم. إن مجمل حلت يا كانوا تيجود كحلال نعمت أو من تلا لا شو ندمج الله أعلم. سلسوانا كم حلال نعمت أو حرام نعمت أو طيب الله بمفلقونه يا سفروا جنزبو يعني الله بززونه يتأفوا جنزبو الله أعلم. سوستينيات يا كي هل سيأكل ويشرب ويتمتع بكل هذه الأموال بزي هلو جنزب لبلال تتانو الله أعلم أن نلم لا أن نلم مالتي مليونير يا مالتي مليونير بل توال سمتنا ناكم. أما سنيات يكي كم أمراض عنده كم أمراض عنده يه أنك ألم أبزن يتشو هبتاموج يسكر بشتا يدم قفي يلب بشتا يقول بات كرتمات يجربا بشتا يا حساب مبت بات هلو يللو يلم بزو انتنو هبتاموشو يزي عنت بشتا اللاتشو اكثرهم. مش الرشا سباتين يوتي هكي اخيرا هل هذا الرجل سعيد دستنيانو يهبتامسو بهلو مسفريا دستنيانو؟ انا اقول لكم لا ابزان يوتشو هبتاموش مالتي مليونيرس ادلو أدلهم أدلهم إني أنتي أنا إني بزوس لا يهونو بزوس لا يهو بزوس سلا سماهو أبزني شو مليونيرس دستني أدلهم بلغة راس وبلغة أهون مرض التوحد يا ميبالو مرض تتك أبزهكو توحد مرض ماتنو يعني لبتشان إبت كوش بله بقى بتشان نت مرتنو سو كم تأتودم كسو من نجر أتودم يا أنا تبشيت أتقطع هون ببيتنا يالله ويا السو بالجد هبتاموشو أي تناشوار والله إني والله كبزو هبتاموش نو أنتن كربنا ببركو أي هو أشوا سك أي ناشوا هب حسابنا أشوا بشيت هبتشان يالله أشوا نينا قرشوا نبر تقلل تيوتا لكسس يتبالو تلالك كامباني يمكنك كامباني وكيلو عبد اللطيف جميل يتبالال بسعودي عربية عبد اللطيف جميل سعود عربي هل سوي أقوال يعني لمسالة يفورد وكيل منه بأمريكا لمسالة نبل قاله كامباني خلاص يزي سعود عربي تويوتا بمولو يتويوتا ناي لكسس وكيل عبد اللطيف مالتي مليونير هذا اللم تريليونس كواتريليونس بيليونس جنزب يعلونه سويه لكن أمس أنا تبشتان ببروان دموج أمست أنت بشتها يعني لأرادت نول سوست أمت ألقى لأي تنيوتو أين كساك أسم Paralyze هونوال ፓራላይዝ አራት አምስት አመት በአልጋ ተኝቶ ፓራላይዝ ሆኗል። አንድ ቀናሉ ለዶክተሩ ስፔሻል ዶክተር ነበረው የሱ አንዲት የዶሮ ጭን ተመልከቱ ወንድሞች አቡ አኒስ የዶሮ ጭን ትበላለህ ረ ዶሮ በሙሉ ነው የሚበላው አቡ አኒስ ባህር الاسلام ዶሮ በሙሉ ቀቀለህ እንክት ነው የምታረገው አይደለም እንዴ እሱን በልተህ ደሞ ስትተኛ ደሞ ማሻአላህ አንድ ያን ትራሳን ተተ ራስን ስታወድቅ 2 ሚኒትስ በቃ እንቅልፍ ይወስድብሃል ሌሊቱን በሙሉ ታለቅሳለህ አልহামዱሊላህ አላህ ይጨምርልህ ይህ ሰውየው ግን አሁን ያልኳችሁ ዶክተሩ ለዶክተሩ አስፈቀደው አንዲት የዶሮ ጭን በፍሩም ቀቅዬ ልብላ አለውና ኖ አለው ጤና አይፈቅድም አለው والله اقول لكم እዚህ ሪያድ ያለው በዚህ ሪያድ ነው የነበረው አይፈቀድም የዶሮ ጭን ቀቅለህ መብላት ከዛ በሽታህ ከተነሳ ሐላፊነቱ አንተ ትሸክማለህ ብሎ የዶሮ ጭን በውሃ ብቻ አብስለው ቀቅለው በውሃ በቃ እንደዚህ እንደዚህ እንደዚህ ዝም ብለህ ብላዋለው ከዚህ ባሰ ምንድነው ሚሊየንስ ቢሊየንስ ቢሊየንስ ቢሊየንስ እንትናለው ሀብታም ሀብታም ከተባሉ አንድ ነው በዚህ አይነት ከሶስት አመት በፊት ነው የሞተ ገንዘቡ ሁሉ ትቶት ሞተ ነው good example እነ ስናገር very good example የምለው ይህ ነው እንዲያውም የሚገርማችሁ ነገር አንድ ነገር ተከሰተ አሉ ካንድ ሰው እኮ ነው በጣም ሀብታም ሰው ነው አሉ በጣም በጣም ድንበሩ ያለፈ ሀብት ያለው ነው ሰውየው እና ልክ ፓራላይዝ ሆኖ በመጨረሻ እድሜው ፓራላይዝ ሆኖ ሚስቱም በጉልበቷ ችግር ስላለባት እሷም ራስዋ አልጋ ይዛለች ልጆቹ በሙሉ በካምፓኒና በፋብሪካ የተሰማሩ ናቸው ሰውየው አልጋ ላይ ተኝቶ የሚያነሳው የሚያጸዳው አገልጋይ ያስፈልገዋል ከኢንዶኔሽያ አንዲት ሰራተኛ አመጣ ያኒ ቀጠረና አመጣና እሷ ሚሊዮነር እኮ ነው ወንድሞች ካልጋ ሐፋዛ ያደርጋል ማለት ነው ይሽንት የሚያርፍበት እንትን ፕላስቲክ ታጥበዋለች ታጸደዋለች አልጋው ታጸዳለች ምግብ ትሰራልበታለች እንደዚህ ያኒ በውስጥ ሆና በቤት ውስጥ ሆና እሱ ብቻ ነው እሷ ብቻ ነው የምትንከባከበው ሰራተኛ ነች ከኢንዶኔዥያ ነው ያመጣት አንድ ጊዜ ከሱ ጋር እያለች ዑለማዎች መጡና አይዋት ከዛ ምን አሉት ረባከ ይመሐላል አይሆንም አንተ ሚስትህም አይደለችም እህትም አይደለችም እናትህ አይደለችም እንዴት ያንተን አውራ የከፈተች ምናምን እንደዚህ የምታጥብህ ነውር እኮ ነው ሐራም እኮ ነው አሉት አሁን እንግዲህ ዊድን ብራኬት አንድ ነገር ልናገር ወንድሞች በአውሮፓ ያላችሁ አሜሪካ ያላችሁ እነዚህ ወንዶች ስታጥቡና ራቆታቸው እያያችሁ በላታቸው እያያችሁ አሮጌ እኮ ናቸው ኤክስፓየር እኮ ናቸው እያላችሁ የምታጥቡት ተመልከቱ እንግዲህ ይችን ኢንዶኔሽያ ይህ ምንም ትን የለውም ኤክስፓየር ከሆነዋል ፓራላይዝ ነው ግማሽ ሰውነቱ ፓራላይዝ ነው ትልቅ ነው በእድሜው 70 አመት ምናምን ነው ግን ዑለማዎቹ መጡና ሐላል አይሆንልህም ይቺ ሴት እንኳን ራቆተ ልታይ አንተ ፊቷም ለማየት አትችልም ጠይ ምን ላርግ ኒካህ ሰርላትና ወሚስት ሆናለች خلاص تخدمه እሺ ብሎ ኒካህ ሰርላት ኒካህ ሰርላት አሁን ሐላል ሆነች طبعا جماعة ادرغم ارغي نو بشتا لبت اندزي ك8 ور بهالا سو يوم يموتال اندونيسيا من تهون 8 مليون دولار امريكي ستوات ميستنچكو اند ميست 8 مليون دولار وسدج القبل مالك تمركتو القبل لمن ميستني እንደፈለጋችሁ አይደለም የምትሰጡኝ ከሀገሯ አንዱ አቦካቶ ወይም ጠባቃ አመጣችና 10000 ዶላር ከፍራ ከአሜሪካ አመጣከንት ነው ከሀገሯ አመጣች ተማጉቶ 1/8 ከሀብቱ 1/8 ገንዘብ ይዛ ወደ ተደች ወደ ሀገሯ አላህ Subhanahu ወተዓላ ምን አለ በቁርአን በሱረቱ ዝኽሩፍ نحن قسمنا بينهم معيشتهم في الحياه الدنيا ያ ዱንያ ሀብት እኮ የጸጋ ገንዘብ ወርቅ ጨርቅ እኮ እኛ ነው የምናከፋፍለው አለ አላህ Subhanahu ወተዓላ ወነተህ ነው ጌታዬ አንተ ነው የምታከፋፍለው والله ያላሰበችው በጭንቅላትዋ ያልነበረ ሰራተኛ ሆና በ1000 ሪያል ተቀጥራ የመጣችው ስንት ወሰደች? ሚሊየንስ ኦፍ ሚሊየንስ ገንዘብ ይዛ ወደ አገሯ ሄደች። ናሕኑ ቀሰምና እኛ ነው የምናከፋፍለው። መዒሸተሁም ፊል ሐያት ዱንያ የዱንያ እንትኑ የዱንያ ገንዘብ የዱንያ ርዝቅ እኛ ነው የምናከፋፍለው ብለዋል አላህ ስብሐ ወተዓላ። ጠይብ ኢዘን ከዛ ቀጥሎ ምን አለ አላህ ስብሐ ወተዓላ? ከላ ለዩንበዘነ ፊል ሑጠማ። ይህ የገንዘብ ቆጣሪ የሆነው ሰው ገንዘቡ ስለዓጀበው አኼራን ረስቶ እኛ እሱና ገንዘቡ እሳት ውስጥ ቀቅለን እናስገባዋለን አለ። ከላ ለዩንበዘና ያኒ ለዩድኸለና ለየኩበና ላሁ ፊናር ፊል ሑጠማ። ሑጠማ ጀሀነም ማለት ነው። ወላም ህየ ላም ልቀሰም ከላ ለዩንበዘና። ዩንበዘና ማለት እኮ ቀላል ነው። ዩንበዘና ማለት ቀላል ነው። ለ አስገባ ለዩንበዘና ያኒ ወላሂ እሱ እና በንትኑ በጀሀነም ውስጥ ይገባል። يعني لا يرمين في جهنم الى. وفي قراءه بعض العلماء قرأوا هذه الايه لا ينبذن يقول كلا لا ينبذان لا ينبذان يعني ايش السنه غنزبو معناتنا السنه غنزبو جهنم وسط يكتتالو في الحطمه هي نار. طيب حطمه من دنش قال بعدها وما ادراك ما الحطمه. حطمه من دنش قال نار الله يا الله نار نيتش الموقدة بدم بيتتقق علش نش التي تطلع على الأفيدة بإقر سير سيهون براسك سيهون إساتوا بلب وقبتا يتكبر ولبه يمتقق علنش أفيدة مالت لب مالت نو لب سايكر لب يمتقق عل سونته بمول يمتقق علنش إنها عليهم مؤصدة في عمل ممددة. ይህች አያ ሐቂቀተን የምታስፈራ አያ ነች። በጣም ታስፈራለች። ሼኹና አልከቢር ሼክ ሙሐመድ ሳልሕ ብን ዑሰይሚን ይህችን አያ ሲፈስሩት ሰማሁና ገረመኝ። ምን አሉ? ኢነሃ ዓለይህም ሙእሰዳ። ሙእሰዳ ማለት ዝግት ያለ ሳጥን። ተመልከቱ ወንድሞች፣ አንድ ሳጥን አምጡ። ሳጥን እንትኑ ልብስ የምናደርግበት ግን በብረት የተሰራ ስታንድ ስቲል ከባድ ብረት የተሰራ ሳጥን ግን በር የሌለው መክፈቻ የሌለው ልክ እንደ ድንጋይ ድቡልቡል አንድ ሳጥን አምጣና ከዛ በኋላ ይህ ሰውየው እዛ ሳጥን ውስጥ አስገባውና ዝጋው ዝጋው ሳጥኑ ዘግተህ በቃ በንትን አድርገው ዝግ ያኒ መርፌ የማያስገባ ነገር አድርገው ሳጥኑ በብረት የተሰራው በውስጡ ምን አለ? ሰው አለ። ከዛ በኋላ ይህ ሳጥን እሳት ውስጥ አስገባው፣ ጀሀነም ውስጥ ክተተው። ምን ይሆን? ዊድን 5 ሚኒትስ እንትኑ ብረቱ በርበሬ ሊመስል ነው፣ ቃጠሎ ሊመስል ነው። በውስጡ ማን አለ? ሰውየው አለ። ትርጉሙ ይህ ነው፣ ኢነሃ አለይህም ሙእሰዳ ፊ አመድን ሙመደዳ ያኒ በስድስት ማዕዘን የተከበበችው ሳጥን ምንም የመርፌ እንኳን ቀዳዳ የሌላት በውስጧ ይህ ሰው ያስገባውና ይህ ሰውየው ያኒ ሁመዛ ሉመዛ የሚያደርግ ሰው እሳት ውስጥ ክተተው። እሳቱ ብረቱን ሲያቃጥል በውስጡ ደግሞ ሰውየው አለ ማለት ነው። هذا معنى الآية. قال هل تعلم ما هذه الحطمة فهي نار الله المقدة. وهذه النار يعني الرجل يوضع في صندوق من حديد من جهنم له أعمدة ممددة مغلقة من كل جهات، ثم يرمى هذا الصندوق في النار وفي داخله الهمزة واللمزة، ونعوذ بالله من هذا. إذن ويل لكل باتك علي يهين مسلال ترقموا أهن قلبك اللي دقموني حتى عندي قباتشو مالتينو. من إلال ويل لكل همزة لكل همزة لمزة إن هلت أبا يالو الذي جمع مالا وعددا جنزب حرام بحلال سبسبو سيكوترو يولا ليادرال جنزب اللين من من من لنكاينو يحسب أن ماله أخلده በዚህ ዓለም ለዘል ዓለም ያኖረኛል ገንዘብ በሽታ ሊመጣ ነው ሞት አያስብም እንደዚህ ከላ አይ እንደሚያስበው አይደለም ለዩንበዘነ ፊ ልሑጠማ ወማ አድራከ ማ ልሑጠማ ናሩ ላህ ልሙቀዳ አለቲ ተጠሊዑ ዐለ ልአፊዳ ኢንሃ ዐለይህም ሙእሰደቱን ፊ ዐመድ ሙመደዳ ይላል። እንግዲህ በእኔ በኩል ሱረት ልዐስር ና ሱረት ልሁመዛ በዚህ ተፍሲር ይጠቃልላል። አሁን እንደገና ጥሩ ቃሪ ይምጣና ሁለቱም ሱራ ይቅራ። ከዛ ጥያቄ ካላችሁ በሁለቱ ሱራ አሁን በተፈሰረው ጥያቄ ካላችሁ ለጥያቄ በር እንከፍታለን። 15 ደቂቃ ብቻ። እሺ፣ ማን ነው የሚቀራልን? አሁን የሚቀራልን እጁ ያውጣልን እስቲ በጥሩ ድምፅ አድርጎ ስለ ተፈሰረ ተፍሲሩን እየተከታተለ እንደዚህ ልንሰማ ነው። ቃሪኡ ማን ነው? የት አሉ እነዛ ቃሪዎች? እባካችሁ እጃችሁን አውጡ። ለዛሬ ያልሆነ ቁርአናችሁ ለማን ሊሆን ነው? ለመቼ ሊሆን ነው? ኦኬ፣ እስማኤል ኒው። ኦኬ፣ ማይክ ፍሪ። آمين أجمعين، جزاكم الله ألف خير أستاذنا، الله يطول عمركم إن شاء الله. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. بسم الله الرحمن الرحيم. ويل لكل همزة لمزة الذي جمع مالا وعدده يحسب أن ماله أخلده كلا لينبذن في الحطمة وما أدراك ما الحطمة نار الله الموقدة التي تطلع على الأفئدة إنها عليهم مؤصدة إنها عليهم مؤصدة في عمد ممددة. صدق الله العظيم، جزاكم الله ألف خيرا. مايك فري. بارك الله فيك أم هيام. واندموش أم هيام ستكرا تملكتها واندموش عندي تنش عندي يوم بزو سوي ما يتكرو ستة ساساتش إنا قد تملسه جات እኔ በደንብ ነው የተከታተልኳት። ብዙ ሰው ምክን ላይ ከታተላት ይችላል። ኢነሃ ዓለይህም ሙእሰደቱን ባድ ቀራት ሙእሰደቱን አለችና በምላስዋ ላይ ተሰማት ማለት ነው። ትንሽ ፊሊን ሰጣት ባድ እንዳልሆነ ቀጥታ ተመለሰችና ሙእሰደቱን አለች ብዳል ቀራችው ማለት ነው። የምንድን ነው በጣም ጥሩ የተጅዊድና ያቀራር የተላመደ የተማረ ሰው ራሱ ስሜቱ አይቀበለውም። ቁርአኑ ሲቀየር ስሜቱ ራሱ አይቀበለውም። ስለዚህ አልሐምዱሊላህ በዚህ አይነት ቅራት አቀራር ንቅራ እንምለው። አሁን በደርሱ ያላችሁ አንዳንድ ጥያቄ ጠይቁ ኢንሻአላህ። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ይሰማል? አንዳንድ ስጡኝ። ሰው ማይክ ሲያነሳ አንዳንድ ስጡ፣ ጀስት ታይም ለመቆጠብ ማለት ነው። የኔ ጥያቄ ኡስታዝ፣ አሁን ለምሳሌ ቅድም መጀመሪያ ወል አስር ባስተማሩት ውስጥ ላይ ነው አሁን ለምሳሌ አንድ ጓደኛዬ ማለት ነው አንድ ሴት ስለ አንድ ስለሷ ማለት መጥፎ ነገር ብትናገራት እቺ ጓደኛዬ ለኔ መጣ ከሌት እኮ እንደዚህ ብላ አለችኝ ግን እኔ በመጥፎ ነበር የተረጎምኩት ብላ ያቺን የተናገረቻትን ሴት ሳት ጠይቃት ለኔ መጣ ብትነግረኝ እኔ ደግሞ ሂጄ እንደዚህ ከሌት እኮ እንደዚህ ብላ አለችኝ ምናልባት አንቺ በኸይር ይሆናል የተናገርሽው ግን እሷ ያወሰደችው በመጥፎ ነገር ስለሆነ አፉ ባያትና ነገሩን አስተካኪ ብዬ ብላት ኡስታዝ እኔ ወሬውን ለማጣላት ያደረኩት ነገር ሆኖ ይታይብኛል ወይስ ይሄን ነገር ማድረጌ ጥሩ አይደለም እና ኡስታዙና ከገባውት ጥያቄ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ከገባኝ እንደንያሽ ነው ያንቺንያ ለፊትና ከሆነ ፊትና ይሆናል ነገሩ ለማስተካከልና ለማስታረቅና ነገሩን ሉብሪኬት ለማድረግና ለማስለስለስ ከሆነ ደግሞ እንዲያውም አላህ አጅር ይጽፍልሻል ምክንያቱም በልባቸው ሁለት ሴቶች በልባቸው ቅር ተባብሎ ከመኖር አንቺ ሄደሽ ይግልጽ ማረጉ እንዲያውም አጅር ታገኛለሽ ነው ምለው ላኪን ለፊትና ብሎ ከተሰበ ግን በጣም አደገኛ ነው ናም ማይክ ፍሪ السلام عليكم ورحمه الله وبركاته جزاكم الله خيرا جزا استاذ استاذ قدم يه سويه وتامو ينبروا سويه لكداما يجباچو سيت حاجي نبينات نا نكاح سر تبلو نكاح سره اسو بشيتنيا نو سلازي سيتيو اهون يسو يه نكاح يبقالتال انديت نو ني تنش مكرياتوم ካሁን በፊት سنማር አንድ ሰው ኒካህ አስሮ ማለት ከሌላ ባልፈታ ለመጀመሪያ ባል አለመመለስ እንትን ካለች ሰውየው ጋር ያስተማሩት ነገር ነበርና እናሱ ጋር እንዴት ነው ይሄ ይበቃል ወይ ደስ ለማወቅ ያክል ነው ማይክ ፍሪ ምን ነው ሐኖታተን ተባተብሽ ጥያቄው አልገባኝም ምንድነው ሁለተኛ አግብታ ከተፈታች ምን አመጣው ይሄ ልጅቷ እኮ ንካህ አሰራላትና ሚስት ሆነች እዚህ ላይ ጥያቄው ምንድነው ድገም እስቲ ጠየቀው ሱ በሽተኛ ነውና ከሷ ጋር ምንም አይነት ሪሌሽን አይኖረውም ኒካው ይበቃል ወይ ነው ኡስታዝ እሺ ጆሮ ሄት አለ አሉት እዚህ አለ ከማለት ኢዱን ጠምዘዝ አርጎ ወደ በስተጀርባ አርጎ ጆሮ እዚህ አለ ብሎ አረዘመው ይሄ ነው ይቀላል ነው ለምን በሽታ ይያለው ከሷ የስጋግኞት ለማድረግ የማይችል መሆኑን ያወቀ እሷስ እንዴት ልክ ነው ይሄ ጥያቄ ጥሩ ነው ግን ድሮ ያስተማርኩት ይጀሽው ነበር ግን ግማሹ ነው ያዝሽው ምንድነው ያልኩት ኒካህ ሐላል ይሆናል حرام ይሆናል ዋጅብ ይሆናል ሱና ይሆናል መክሩህ ይሆናል ብዬ በደንብ ተንትን እና ኒካህ አንድ ሰው حرام የሚሆነው ብቻ ልግደጽ ገዚህ እንዳላጠፋ حرام የሚሆነው ኒካህ ለአንድ ሰው የሴክስ ስሜት የለውም ሴት ከሴክት ጋር ለመገናኘት አይችልም የገንዘብ ችሎታ የለውም የጤና ችሎታ የለውም تمام ምንም አይነት የባለ መሆን እንትን የሚለው የለውም አይደለም ይህ حرام ነው بس በሸርጥ አልኩት ልጅቷ ከተቀበለችው እኔ ምንም አይደለም ባል ይሁን እንጂ የትዳር ሰው ልባል እንጂ የሴክስ ስሜት ባይኖረውም ጤና ባይኖረውም ገንዘብ ባይኖረውም እኔ ምንም ግድ የለኝም ወድጃለሁ ብላ ከተቀበለች ኒካሁ ትክክል ይሆናል ሰውየው ፓራላይዝ ሆኗል እሷ ግን ተቀበለችው ሰውየው ምንም አይነት ሊገናኛት አይደለም እሷ ግን እሺ አለች بشرعي مستل هون فلق له عليك نكاح السر الله الله دمو انديت مسلت صقا ستات نعم ما يكفي